ከሚወዳት ወዳት ጋራ ትዝታው ሲያቃጥል ናፍቆቱን በተራ የነበረው ሁሉ በነበር ተረስቶ ዛሬ ሌላ መጣ ትላንትና አቅርቶ የነበረው ሁሉ በነበር ተረስቶ ዛሬ ሌላ መጣ ትላንትና አቅርቶ ደሰት ይጨፍር ነበር ትላንት አለፈና ዛሬ ሁሉም ቀረ ያኔ የዛሬ አመት ነበር ስንዋደድ በጣም ስናስቀና ላየን ሰው በመንገድ አሁን ሁሉም ቀርቶ ፍቅር ተረሳና ዛሬ ትርት ሆነ ትላንት አለፈና አሁን ሁሉም ቀርቶ ፍቅር ተረሳና ዛሬ ትርት ሆነ ዛሬ ለውጣ መጣ አልፎት ለአንተና